እግዚአብሔር ተሰውይረነሁ አብ እግዚአብሔር አብ እግዚአብሔር ተወኪለነሁ አብ እግዚአብሔር አብ እግዚአብሔር ተአምይበነሁ አብ እግዚአብሔር አብ እግዚአብሔር ተደግፈነሁ አብ እግዚአብሔር አብጋቢየር ተሰውይረነሁ አብጋቢሄር አብጋቢየር ተወኪለነሁ አብጋቢሄር አብጋቢየር ተአምይበነሁ አብጋቢሄር አብጋቢየር ተደግፈነሁ አብጋቢሄር ተሰውይረ አብ እግዚአብሔር تسويري انا استوكل لابو توكلي اوه ابتمون نيتلي توكلي